القوم. ولا تهنوا في ابتغاء القوم ان تكونوا تعلمون فانهم يعلمون كما تعلمون وترجون من الله ما لا يرجون وكان الله عليما حكيما. انا انزلنا اليك الكتاب بالحق لتحكم بين الناس بما اراك الله ولا تكن للخائنين خصيما. واستغفر الله ان الله كان غفورا رحيما. ولا تجادل عن الذين يختانون انفسهم ان الله لا يحب من كان خوانا اثيما. يستخفون من الناس ولا يستخفون من الله وهو معهم اذ يبيتون ما لا يرضى من القول وكان الله بما يعملون محيطا. ها انتم هؤلاء جادلتم عنهم في الحياه الدنيا فمن يجادل الله عنهم يوم القيامه عمن يكون عليهم وكيلا. ولا تهنوا في ابتغاء القوم ጥላቶቻችሁን በመፈለግና በመከታተል አትድከሙ ይላል። እንተኩኑ ተዕለሙን እናንተ በቁስላችሁ የተዳከማችሁ ወይም የተጠቃችሁ ብትሆኑ ፈኢነሁም ያለሙን ከማ ተዕለሙን እነሱም እናንተ እንደምትታመሙ ሁሉ በቁስላቸው እየተሰቃዩ ነው ያሉት። ጉዳቱ በእናንተ ብቻ አይደለም የደረሰውና ታዲያ እንደገና የበላይነታችሁን ለማሳየት መከታተላችሁን ለምን ተዳከማላችሁ በርቱ እንጂ ይላቸዋል ማለት ነው። ወተርጁና ሚንላሂ ማላ ይርጁን እናንተ ደግሞ ተጌታችሁ ከአላህ እነሱ የማይጠብቁትን መልካም ተስፋ ትጠብቃላችሁ። ወካንላህ አሊማን ሐኪማ አላህም በሰዎቹን የታ አዋቂ እንዲሁም ደግሞ ተዲንቂያቸው ጥበበኛ የሆነ ጌታ ነውና ለእናንተ የሚበጀውን ነገር ሁሉ እያመቻቸላችሁ ነው። ስለዚህ እናውቃችሁ ባለድርብ ተስፋ የሆናችሁ እንደዛው ወራላችሁ ምጥፍርም መሆንና ብርታት ማሳየት አለባችሁ እንጂ እንዳትጃከሙ በማለት ወዳጆቹን ይመክራል ማለት ነው። ይሄ መጣበት ምክንያቱ ተውሂድ ጦርነት ውጊያ በኋላ ብዙ ጉዳት ደርሶባቸው ነበር። ብዙ ጀግኖች ተገለውባቸዋል። እንደገና ደግሞ ያሉትም አብዛኛዎቹ ቆስለው ነበር። ጥላቶቻቸው በተወሰነ ደረጃም ቢሆን በዛ ወቅት ወታደራዊ የበላይነት አግኝተው ነበር። ግን አላህ Subhanahu Wa Ta'ala ዲል እንዲያደርጉ ስለከለከላቸው ብቻ እነዚህ ሰዎች አሁን በተወሰነ ደረጃ አጥፈራቸዋል። አሁን ግን ጨርሰን እናሸንፍ ብለን ብንቀጥል ያይሩን ይችላሉ። እን ግዜ የበላይነታችንን እንዲያዝ እናሸንፍ ይችላሉና በጀግንነት አቡ ሱፊያን መግለጫ ሰጠ። እንግዲህ የዛሬውን ጦርነት ዝምና ቆመው ይሻላል። ከፈለጋችሁ በሌላ ጊዜ ደግሞ በሁለተኛ ዙር እንገናኛለን በማለት ወደ አገሩ መመለስን መረጠ ይባላል። አላህ ስለረዳቸው ብቻ እንጂ የዛሬ በጣም ተዳክመው ነበር። ገብተው ቢመጡ ያይሏቸው ነበር ማለት ነው። ግን አላህ ፍርሃትና ጥርጣሬ እንዲያድርባቸው አደረገና እነዛ ካፊሮች ይላቸውን ሳያሟሉ ዝም ብለው መመለስን መረጡ ማለት ነው። የዛንጀ እነሱ ወደ አገራቸው ሲጓዙ እነዚህ ወጁ ሙስሊም ተወርተዋልና አይደለም አሁን መከተል አለብን ሳይሉ ተመሰላቹ ጥሩ ነው አሉ። ተነስተው ሄዱ። ትንሽ ከሄዱና ከራቁ በኋላ ግን ነብዩ አለይሂ ሰላቱ ወሰለም መጨማመራቸው ብልህ ነበርና እነዚህ ሰዎች አሁን እኛ ድክመት አሳይተን ከሄዱ እንግዲህ እንደተዳከሙ መጨረስ ይገባል ለምትተናቸው መጣን ብለው እንደገና ነጥመው ይመለሱ ይችላሉ። ስለዚህ ብርታት ኃይል ያለን መሆናችንን ለማሳየት ተነሱና እንከተላቸው አሉ ማለት ነው። እና የዛ ጊዜ አብዛኛዎቹ እንግዲህ በቁስል ተጠቅተው ስለነበረ አሁን እኛ ሁላችንም ተዳክመናል እንዴት አድርገን እነሱን መከታተል እንችላለን ደህና ይሄዱልን አምሯል በማለት በወዳቸው እንግዲህ ከበዳቸው ሁኔታው ማለት ነው። ይህ ጊዜ አላህ Subhanahu Wa Ta'ala የነብዩ አመራር ብልህ መሆኑን ስላወቀ ጥሩ ብሏል። ይደክማችሁም በቁስሩም ብትጠቁም እናንተ እንደተጠቃችሁት እነሱም እየተሰቃዩ ነው በቁስላቸው። ስለዚህ ጉዳቱ በእናንተ ብቻ ሳይሆን በእነሱም ደርሷልና አሁን እናንተ ኃይል ያላችሁ መሆኑን ለማሳያትና የበለጠ ፈርተው እንዲሄዱላችሁና በቅርብ እንዳይመለሱ ለማድረግ ያሁን የቀረበው ሐሳብ በጣም ገንቢ ነውና እንደምንም በርታችሁ ድክመት ሳታሳዩ መንቀሳቀስና መከተል አለባችሁ። ተከትለዋቸዋል ማለት ሲሰሙ እንደፈራ ነው ኃይል አላቸው እነዚህ ሰዎች ሳይደርሱብንና ልጥ ብለው በፍርሃት መንፈስ መሄድ አለባቸው በኩራት ሳይሆን በማለት እንዲሄዱ አዘዛቸው ማለት ነው። እና እንደገና ደግሞ ወተርጁነ ሚንላሂ ማላ ይርጁን እናንተ ደግሞ ተስፋችሁ ከጌታ የምትጠብቁት ዲልና ውጤት ድርብ ነው። በዚሁ በዱንያም ብታሸንፉ እንደነሱ ዲልን ትናፍቃላችሁ፣ ምርኮም ታገኛላችሁ፣ ዝናም ታተርፋላችሁ። እንደገና ደግሞ በአኼራም ብትሞቱ ሸሃዳ ነው፣ ብትቆጥሩም እንደዛው አጅር አላችሁ። ይህን አይነት እንግዲህ ድርብርብ የሆነ አላማ ያለው ሰው ለባለነጠላው አላማ መሸነፍና የበታችነት ማሳየት የለበትም። እነዛ ስለ አኼራ ምንም አላማ የላቸውም። ቀናቸውም ሆነም ተሳካም ቀረም እዚሁ ዱንያ ላይ ነው። እነሱ እንኳ ደከመን ሰለቸን ሳይሉ እናንተ እንደገና ከነሱ የበለጠ ድክመት እንዳይታይባችሁ፣ እርግጥ ቁስሉ ድካሙ የሚናቅም ባይሆን እነሱም እንደናንተው እየተሰቃዩ ነውና ያሉት መከተል አለባችሁና ብርታታችሁን ማሳየት ይጠበቅባችኋል አላቸው ማለት ነው። እና በዛ መሰረት በውጊያው የተሳተፈ ሰው ብቻ እንዲከተለኝ አሉ ረሱል አለይሂ ወሰለም። ሙናፊቆች እንግዲህ ከዛ ከውጊያው ተገልለው የቆዩ ነበሩና አሁን ይከተሉ ፈለጉ። እናንተ አይፈቀድላችሁም ተብለው ታገዱና በመጀመሪያው ዙር የተዋጉትን በብርቱ ደካማውን እየደገፈና እየረዳ መከታተል ጀመሩ ማለት ነው። ይህ ጊዜ ያየሰው እንቅስቃሴያቸውን ኧረ እየተከተሏችሁ ነው፣ ሊደርሱባችሁ ነው ብሎ ወሬ ሲነግራቸው ጊዜ ይኸው እንደፈራ ነው ለካ የተዳከሙ መስለው ሊያጠቁም ነው በማለት እግራቸውን አንስተው ሸሹና ወደ አገራቸው ተመለሱ። እና እንደዛ ባያረጉ ኑሮ ግን ምንኛ ጉድ ሆነናል፣ እንደተዳከሙን መጨረስ ይገባን አይነላቸው ነበር ለካ ብለው በመሃል መንገድ እንደገና አፍርሰው ዙረው ይመጣሉ ተብሎ የተገመተው ነገር ሊሳካ ነበረ ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ በሁሉም ነገር በጣም የረቀቀ አመራር በቅርብ ስለሚሰጣቸው በፖለቲካዊ ሁኔታ በጣም ተልጥላቶቻቸው ቀድመውና መጥቀው ነበረ የሚገኙት ማለት ነው። ጉልበት ሳይኖራቸው ጉልበት እንዳላቸው፣ ድፍረቱ እየጎደላቸው ደፋር እየመሰሉ በሁሉም ነገር የበላይነትን ያሳዩ ነበረ ማለት ነው። ምክንያቱም ትክክለኛ አማኞች በመሆናቸው አላህ ጋር በጣም ተቀራርበው ነበረና በሁሉም ነገር ከጎናቸው ነበረ ማለት ነው። ኢና አንዘልና ኢለይከል ኪታበ ቢልሐቅ አለ። ከዚህ በመቀጠል እኛ ይህንን ቁርአንን በትክክል ወደ አንተ አውርደንልሃል ያ ሙሐመድ፣ ሊተሕኩመ በይነ ናስ ቢማ አራከላህ። ይህን ቁርአን ታዲያ በትክክል ለአንተ ያወረድ ነው በሰው ልጆች መካከል ጌታ ባሳወቀ መመሪያ መሰረት ትክክለኛ የሆነ ፍትህን እንድታሰፍንበት እና የቅርብ ነው ሩቅ ነው ባዕር ነው ዘመድ ነው ሳትል የሰው ልጆችን እንዳንድ አካል አድርገህ በእኩልነት እንድትዳኝበት ብዬ ነው ይህን ቁርአን ያወረድኩልህ ይላል። ወላ ተኩን ሊልኻኢኒነ ኸሲማ። እና ይህንን የመሰለ ፍትህ መጠበቅ ሲገባ አንተ ግን ለተንኮለኞችና ለብልጣብልጦች ጠበቃና ረዳት ሆነ እንዲያትገኝ በማለት ያስጠነቅቃቸዋል ይላል። ይህ የመጣበት ምክንያቱ አንድ ጡዕማ እብኑ ኡበይሪቅ የሚባል ተንኮለኛ ግለሰብ ነበረ። ለስሙ አምኛለሁ ብሏል፣ ግን ሙናፊቅ ነበር ይባላል። ከለታት አንድ ቀን ቀታዳ እብኑ ኑዕማን ከተባለው ጎረቤቱ ቤት ሰርስሮ ይገባል፣ ለሊት ለመስረቅ ማለት ነው። እና በሚገባበት ጊዜ በዶቄት አቅማዳ ልብስ ጨምሮ አስቀምጧል ሰውየው። እና የወድሮ ሰዎች እንግዲህ ያው በደውዮች ናቸው፣ አንድ ትልቻ ያላቸው እንደሆነ ያችን ብዙ ስራ ይጠቀሙባታል። እህል ሲፈልጉ ሊቆጥራሉ፣ ዶቄትን ሲፈልጉ ዶቄት ያስቀምጡባታል፣ በደንብ ሳያራግፏት ደግሞ ጨርቅ ይጨምሩባታል ማለት ነው። እንደ አጋጣሚ ቀደም ሲል ዶቄት የተቆጠረባታ ሽልቻ ነበረች። ከዛ ከቀንዷ ከጫፏ ላይ የዶቄቱ ርጋፌ አላለቀም ነበረ። እዛ ላይ ልብስ ጨምሮ ሰቅሎ እንዳስቀመጣት ሲያገኝ ጊዜ በጨለማ ብድግ አድርጎ ይሄ ሌባ ይዞ ይወጣል ማለት ነው። በሊት ነው አይታይም። ይዟት በሚሮጥ ጊዜ እንድትንቱን ሲል ከዛች ከጆሮዋ የነበረች የዶቄት ቅሪት በቀዳዳዋ እየዘራች ቦታውን እየመራች ትሄዳለች የሚፈልገው ቦታ ድረስ ማለት ነው። እሱ ግን ብልጣ ብልጥ ነው። ምናልባት የተደረሰብኝ እንደውሎ በመስጋት የሰረቀውን እቃ እገዛ ቤቱ አላስቀመጠም። ጎረቤት ቤት ይወስድና የሁዲ ዘይድ ብኑ ሰሚን የተባለ የሁዲ ጎረቤት አለው እሱ ዘንዳ እባክህችን እቃ አዛ አሳድርልኝማ በማለት የራሱ እቃ አስመስሎ ይሰጠዋል። ያኛው ደግሞ ያው ጎረቤቴ ነው በሚል ተሰርቆ መሆኑን ስለማያውቅ እሺ ብሎ ተቀብሎ ያስቀምጣል። ሌባው በሰላም ቤቱ ገብቶ ያድራል ማለት ነው። ዋት የተሰረቀበት ሰውዬ ቤቱ ተከፍቶ ንብረቱ ተዘርፎ ያለኝ ጊዜ ኡዋለ ወረቤት ተሰበሰበ እና ተዘርፍ ያለውኝ አፋልጉኝ ካንዴ እንዲልብ ተፋፋኝ ሲላቸው የጎረቤት ሰዎች አጅበውት ወደ ወዲ መንከራት ጀመሩ ለፍለጋ እና መጨም ጎረቤት ማያቀው የለምና ይሄ ሰውዬ በሌብነት ተረክሩ ስለነበረ ወደሱ ቤት አመሩ ይባላል ሙናፊቁ ጋር ሄደው ጠየቁት እቃ ጠፍቷል እና በዚያ አካባቢ እንደዚህ እንደዚህ አይታችሁ ከሆነ ምናምን እያሉ እየጠያየቁ ቀስ በቀስ በወግ እያዘናጉ ቤት ገብተው የእሱን እቃ መፈተሽም ጀመሩ ይባላል እና የዚህ ጊዜ እሱና የእሱ ቤተሰቦች ተናደዱ እንዴት እኛ ከአካባቢው ሰው ሁሉ ተጠርጥረን ቤታችን ይፈተሻል በማለት ተነሳስተው ነብዩ ጋር ሄደው አቤቱታ ሊያቀርቡ ነው ማለት ነው ክብራችን ተነስቷል እቃ ቢጠፋ ሌላ ሁሉ ጎረቤት ተለይቶ የእኛ ቤት የሚፈተሽበት እና የሚጠረጠርበት ምን ምክንያት አለ ይላሉ ማለት ነው ከዛ እንደገና ይደናገጡና ሰዎቹም መረጃ ስለሌላቸው ይመለሳሉ ተመልሰው እንደገና ከተሰረቀ ቤት የፀሐይ ሲወጣ ብርሃን በሚገኝበት ጊዜ ያቺ ከስልቻው እየበነነች ሄደች ውዶቄት አቅጣጫ እየመራቻቸው ሄደች አሁንም ተከታትለው ሲሄዱ ጊዜ ጎረቤቱ ይሁዳው ቤት ትገባለች ያቺ ውዶቄት ብንብን እያለች ማለት ነው ያ ይሁዳ ተያዘ ዘይድ ብን ሰሚን የተባለ አንተ እንደዚህ አይነት እቃ ሰርቀሃል አምጣ ብለው አፋጠው ይዛል ኧረ እኔ ምንም አልሰረቅኩም እንግዲያ ቤት ይፈተሻ ይሉታል ይፈተሻለ እሱ ንጹህ መሆኑን ስለሚያል ገብተው ሲፈትሹ ጊዜ ያቺ ስልቻ እንዳለች ቁጭ ብላለች ማለት ነው ይህ አይደለ የጠፋው እቃ ለባለቤቱ መጥቶ እና ይሄማ የአደራ እቃ ነው አለ እንዴት አደራ ያጡዕማ ብኑ በኢርቅ የተባለው ጎረቤቴ ጠዋት ማታ በምሽት ባክሪችን ቀዛ አሳድርልኝ አለኝ እኔ ከየት እንዳመጣው አላውቅም የራሱ እቃ ነው ብዬ ተቀብል ያሳድር ያለውኝ አሁን አምጡትና ይጠየቃል ሄደው አመጡት ይህን እቃን ተነዛ አደራ ያስቀመጥከዋሉ ሲሉት አይኔን ግንባር ያርገው ብሎ ድርቅ የሙናፊቅ ነገር እንዴት እሱ ሰርቆ የይሁዲ እንደገና የኔን ስም ሊያጠፋ ሲነግራችሁ እሱ ጥላት ነው ግደል ለሚናገር እናንተ ሙስሊሞቹ እኔን ወንድማችሁን እንዴት ተረጠራችሁኝ በጣም አዝናለሁ እያለ እየተንጠረጠረ ሂዶ ከቤተሰቦቹ ጋር ነብዩ ጋር ክስ መሰረተ ማለት ነው በስም አጥፊነት ይሄ የይሁዲ ጎረቤታቸው ሰርቆ እንደገና በእኔ አማከከብኝ እሱ ማማከቁ ሳያንሰው ጎረቤቶቹ ሙስሊም የተባሉት ደግሞ እሱን አምነው እኔን ጠረጠሩኝ ይኸውላችሁ እኔን ጉድ ብሎ እያለቀሰ ይናገራል ማለት ነው ቤተሰብ ዘመዶቹ ሁሉ እሱ ጋር አብረው እንዲኮንኛ ተዋረን እያሉ ይጮሃሉ ማለት ነው ይህ ጊዜ ነቢዩም ሰው ናቸውና ወህይ እስካልመጣ ድረስ እንግዲህ የመሰለ ነገር ሲቀርብላቸው እውነት መሰላቸው እንዳውም ይህ ሰውዬ እጅ ተፍንጅ እቃው የተያዘበት ስለሆነ አሁንም በጥፋቱ ማፈር ሲገባ በሙስሊሞች በማማሰክና በማላከኩ እጥፍ ድርብ ወንጀለኛ ነውና ፍርዱን ማግኘት አለበት እያሉ ወተውቷቸው ገባ ይህ ጊዜ ሰውዬውን እንግዲህ ለመመርመር አቀረቡት የሁዲዩን ማለት ነው ምርመራ ሲጀምሩ እሳቸውም ሙስሊሙን ከመጠርጠር የሁዲዩን መጠርጠር ይቀላል በሚለው ትንሽ ስሜታቸው ወደዛ አጋርሎ ነበረ ወዳው ጅብሪል መጣላቸዋ እነዚህን አያቶች ይዞ እና እኛ ቁርአን ወደ አንተ ያወረን ነው የሰው ልጆችን ታታዳላ እምነታቸው እንኳ ቢለያይ በፍትህ ሚዛን እኩል አድርገ እንድታስተዳድራቸው ታስቦ እንጂ ወገናዊ ሆነህ ለአንዱ ልታደላና ሌላውን አንተ ልትሞግተውና ጠበቃ ልትሆን አይደለም ተጠንቀቅ አላቸው ማለት ነው እና በስመ እስላም ይሄ አፈጮሌ መጥቶ ሊለፈልፍ እውነት አይምሰልህ የሁዲዩ የሁዲ አይሁን እንጂ በታማኝነት ጎረቤቱን ለመርዳት አደራ ያስቀመጠው እንጂ እሱ አልሰረቀም ሰውዬ አላቸው አላህ ስብሓነሁ ወተዓላ ማለት ነው በዛ ምክንያት እንግዲህ ጥፋተኛው ታወቀ ይህ ጊዜ ሌባውም አፈረ የሁዲዩ በሰላም ተለቀቀ ማለት ነው ከዛ በኋላ ስራውን ስላወቀ ይሄ ሌባ አሁን እንግዲህ ይሄ ነገር ከተረጋገጠብኝ በሌብነቴ እቆረጣለሁ ማለትን አወቀና ከነጭራሹ ያንኑ የይስሙላ እምነቱን ፈርዞ ተረድቶ መካ መጣ ይባላል ከመዲና ኮብሎ እዚህ ጥላቶቻቸው ጋር አብሮ እንዳውም ሊወጋቸው ነብዩን ማለት ነው እንዴት በሌብነት ተጋለጥኩ ብሎ እዚህ መጥቶ መኮች ይኸው የእናንተ ወንድም በመኖሪያ ሀገር የመኖሪያ አሳጣኝ እንዲህ አደረገኝ ብሎ ለዚህ ለካፊሮቹ ስሞታ እየነገረ እነሱም ደግሞ ከጥላት ሰርቶ የመጣ ብዙ ምስጢር እናገኝበታለን ወደፊትም እዛ መውጫ መግቢያውን ይመራናል በማለት በደስታ ተቀበሉት የክብር እንግዳ አድርገው ሲከባበሉትና ሲያስተናግዱት ከቆየ በኋላ መቼም ልክስክስተው አያርፍምና የለመደ ልማድ ያሰርቃል ተማጅ እንደሚባለው አንድ ቀለሊት ሲሆን አንድ ሀብታም ቤት እንደዚሁ ጎርጉሮ ለመግባት ወሰነ ይባላል። እቅዱን አወጣና ሌሊት ሰው ጫ ብሎ ሲተኛለት መቆፈሪያውን ይዞ ሄዶ ይቦረቡራል እና የተወሰነ ቀዳዳ አውጥቶ በዛይ ሾልኮ ለመግባት ሲሞክር አሮጌ ግንብ ነበረና በላው ላይ ተደርምሶ እንዳይጥ እዛው ሲታደረገው ይባላል። ፋሶቹ ቢነሱ ሰውየው ግማሽ ወገቡ ወደ ቤት ግማሽ ወገቡ ወደ ደጅ ሆኖ በመሀከል ላይ ድንጋይ ተሰርምዶ ሙቶ ተገኘ ይባላል። እና አላህ ከሲረ ዱኒያ ወል አኺራ ከዛም ያው በሰሃቦቹ መሀከል ብዙ ችግር ፈጥሮ እንደገና ደግሞ መጥቶ ጥላቶች ጋር ወግኖ ብዙ ደባና ተንኮል ለመስራት እንዳሰበ አላህ ባጭር ቀጨውና መቀጣጫ አደረገው ይባላል። እና ለእንዲህ አይነት ወስላታና ተንኮለኛ አንተ በስመ እስላም እሱ ጋር አብረህ የውድዩን እንዳታጠቃና እንዳትጎዳ በማለት አዳለተ ልእስላም የእስልምና የፍትህ ሚዛን ምን ያህል እንደሚጠብቅ ነው የሚያሳየው ማለት ነው። እና ነቢዩን እንዳያሳስቷቸው አዳናቸው በዚህ ምን አባባለ ማለት ነው። ወስተግፊሪላህ እና ነቢዩ ቀደም ሲል በነዛ በሙናፊቁ ወገኖች ተሰብከው እሱ ጋራ ለመተባበር አስበውና በሀሳባቸው አጋርለው ስለነበረ ያንን በማሰብ ጌታን ይቅርታ ጠይቅ እንዳውም እንዳጠፋ ይቆጠራል በማለት ነብዩንም ምህረት እንዲጠይቁ አዘዛቸው ማለት ነው። ኢነላሁ ካነ ገፉራን ረሂማ እና አሁን በስተት ተሰተሰ ምህረት ተለመንከው ያንተ ጌታ ምህረት ሰፊና እሩሩ የሆነ ነውና ይቅር ይላል አላቸው። ናይቲን በማሰባቸው ብቻ እንዳጠፉ ተቆጥሮ ምህረት እንዲለምኑ ታዘዙ ማለት ነው። እና ፍትህ የሚባል ነገር እንግዲህ በእስልምና እንደ ቀላል የሚታይ በዘመድ በወገን የሚሸጥና የሚለወጥ አለመሆኑን ነው የሚያሳየው። ገና ይሄን ነገር አላረጋገጡም። ሰዎቹ ባሳደሩባቸው ግፊት እውነትም ይሄ ሰውዬ ይሁዲ ስለሆነ እሱ ሰርቆ በሙስሊሞች ሊያመካኝ ነው እንዴ? የማ ከሆነ አጣርቼ እርምጃ መውሰድ አለብኝ የሚል ሀሳብ ብቻ ስላደረባቸው የስህተት ፈጽመሃልና ይቅርታ ጠይቅ፣ ይቅርታ ተጠየቅ ጌታ መሐሪና ሩሩ ነውና ይቀበልሃል ተባሉ ማለት ነው። ወላ ቱጃዲል አን አለዚነ የኽታኑነ አንፉሰሁም ራሳቸውን የሚያታልሉ ከሆኑት ወስላቶች አንተ ጠበቃውን አትከራከርላቸው። እነሱ እንግዲህ ሙናፊቆች ወንጀሉን ፈጽመው እንደገና ንጹሃን መስለው አንተ እንድትከራከርላቸው ነበር ያሰቡትና ለወደፊትም የዚህ አይነት ተንኮል ሊደግሙ ስለሚችሉ ከተንኮለኞች ጠበቃና ተባባሪ ሆነ መታየትና መገኘት የለብህም አላቸው። እነላህ ላ ዩሂቡ መን ካነ ኸዋነን አዚማ አላህ ሱብሓነሁ ወተዓላ ከዳተኛና ወንጀለኛ የሆነን ሰው አይወደውምና ስሙ እንኳ ሙስሊም ቢባል በሙስሊም ስም ሌላውን ሰውዬ ያለ ጥፋቱና ያለ ስህተቱ ሊያስወነጅልና ሊያስቀጣ የሚሞክር ተንኮለኛና ወስላታን ምንጊዜም አይወደውምና እኔ ከማልወደው ሰው ጋር አንተ አብረህ የወንጀለኛ ደጋፊ ሁነህ እንዳትገኝ አላቸው ማለት ነው። የተፉና ሚነናስ እነዚህ ሙናፊቆች ምንጊዜም መጥፎ ነገር ሲሰሩ ከሰው ይደበቃሉና ይተወራሉ ሰው ስማቸውን እንዳያጠፋቸውና ማንነታቸው እንዳይጋለጥ ማለት ነው። ወላ ተፉና ሚነላህ ግን ኢማን ስለሌላቸው ከአላህ ሊደበቁ አይሞክሩም። አላህ ሊያያቸው ሊታዘባቸው ጉዳያቸው አይደለም ተዋይ እንጂ ማለት ነው። ወሆ ማአሁም አላህ በእውቀቱ በቁጥጥሩ ከነሱ አጠገብ እያለ አላህን ትተውና ረስተው ሰዋየንና አላየን ብቻ ነው የነሱ አሳብ ይላል። እዲሁ በይቱነ ማላየር ባሚነል ቀውል አላህ የማይወደውን የተንኮልና የጭቡ ቃላትን አስበውና ወጥነው በሚያድሩበት ጊዜ አላህ ከነሱ ጋር መሆኑን ትተውና ዘንግተው በዛ ፈንታ ይቁንስ ሰዋየን አላየን ሰማን አልሰማን የሚለውን ነው የሚያጠነጥኑት ይላል። ወካን አላህ ቢማ ያዕመሉነ ሙሒጣ እነሱ አላህን እንደሌለ አድርገው ይተውት ይዘንጉት እንጂ አላህ ደግሞ በቁጥጥሩና በእውቀቱ በኃይሉ በሚሰሩት ነገር ሁሉ የከበበ የሆነ ጌታ ነው። እነሱ ሊተውኝ ያልተዋቸውም በቅርብ እቆጣጠራቸዋለሁኝ ነው የሚለው። ها انتم هؤلاء جادلتم عنهم في الحياه الدنيا ان انت مؤمنوچو ان انت አይደላችሁ እንደ እነዚህ ሙናፊቆች ወገኖቻችን ናቸው በሚል ስሜት ልትከራከሩላቸው የተነሳችሁታ እና እንግዲህ ነብዩም ሌሎችም ሙክሊስ የሆኑትም ሷሃቦች ወነቱም እነዚህ ይሁዶች በተንኮል እነሱ ሰርቀው በእኛ ያማክኩ አስበው እንጂ እንዴት አድርጎ ሙስሊም ይሰርቃል ይያሉ እየተንጠረጠሩ አጠፍተው ነበር ሁላቸውም ለመከላከል ማለት ነው። ወቀሳቸው ባላወቃችሁትና ባላጣራችሁት እናንተ እነዚህን ሙናፊቆች አምናችሁ ይሁዶችን ያለስራቸው ወንጀል ልትጭኑባቸው እና ልትከራከሯቸው የተነሳሳችሁት አይደላችሁምን አለ። ያደርቱም አኑ ፊል ሀያት ዱንያ በዚህ በቅርብ ህይወታችሁ ይያላችሁ ልትከራከሩላችሁ ቆርጣችሁ ተነሳችሁ ነበር ግን እዚህ ዱንያ ላይ ልትከራከሩላችሁ ፈመን ይያዱላህ አንሁም የውመል ቂያማ ዓሊሙል ገይብ ወሻዳ ሩክንና ቅርብን ጋድንና ምስጢርን አጣምሮ የሚያጠው አላህ ፊት ሲቀርቡ በቂያ ማለት የዛ ጊዜ ጥብቅናችሁና ወገናዊነታችሁ ይቀጥል ነበር እኔ ፊትም ልትከራከሩላቸው ታስቡ ነበር እንዴ አለ። አመየኩኑ አለይህም ወኪላ ወይም ደግሞ የዛ ጊዜ በቂያ ማለት ከነዚህ ከሙናፊቆች ጠበቃና ዋቢ የሚሆንላቸው ማን ነበረ? ዛሬ ከነሱ ጎን ተሰልፎ ትከራከራለሁ የሚል ሰው ነገ የውመል ቂያማ ምን የፊት ቀርቦ የሚከራከርላቸውና እንዲሁም የሚረዳቸው ከሆነ ይቀጥል ማለት ነው። ግን ነገ የውመል ቂያማ ሳላቲስ ልከራከር አልችልም ካለ ከወዲሁ ከጥብቅናው መውጣት ይኖርበታል በማለት አስጠነቀቃቸው ማለት ነው። ለሰው እንግዲህ ይቺ በጣም ትንሽ ስህተት ትመስላለች ግን አላህ በፍትህ አካባቢ የሚፈጸሙ ስህተቶች በቀላል ያልፋቸው ስለማይፈልግ ድርብርብ የሆነ ማስጠንቀቂያና ወቀሳ አወረደባቸው ይህን ስላሰቡ ብቻ ሳያደርጉት ማለት ነው። ومن يعمل سوءا او يظلم نفسه ثم يستغفر الله يجد الله غفورا رحيما ومن يكسب اثما فانما يكسبه على نفسه وكان الله عليما حكيما ومن يكسب خطيئه او اثما ثم يرمي به بريئا فقد احتمل بهتانا واثما مبينا ولولا فضل الله عليك ورحمته لهم الطائفة منهم أن يضلوك وما يضلون إلا أنفسهم وما يضرونك من شيء وأنزل الله عليك الكتاب والحكمة وعلمك ما لم تكن تعلم وكان فضل الله عليك عظيما ومن يعرسوا أنه يظلم نفسه أستفتنا صياتي وأنا وإنجل يسرى ወይም ደግሞ ራሱን የበደለ የሆነ ሰው ይላል። እንግዲህ የመጀመሪያው ወንጀል ነው ግን የመጀመሪያው ወንጀል በሰራተኛው ላይ ብቻ የሚወሰን ሳይሆን ወዲያ ሌላ አካል የሚዛመትና የሚጎዳ የሆነ ጥፋት የፈጸመ ማለት ነው። እንዳሁኑ ለምሳሌ የሰውን ንብረት ዘርፏል ሰውየው እንደገና ደግሞ የንጹሃንን ስም ለማጥፋት ሞክሯል ማለት ነው። እንዲህ አይነት ለሰሚና ለተመልካች የሚሰቀጥጥ የሆነ ወንጀል የሰራ ወይም ደግሞ ራሱን ብቻ የበደለ ሌላ ሰው ተሻግሮ እንኳ ባይጎዳ ውሸትን ይመስል ማለት ነው። አንድ ሰው በሚዋሽበት ጊዜ አንዳንድ ጊዜ እርግጥ በውሸቱ ሌላ ሰው ሊጎዳም ይችላል ግን ብዙ ጊዜ በራሱ ላይ ነው የሚወሰነው የውሸት ወንጀል ማለት ነው። እና በዚህ መልክ እንግዲህ ሌላውንም የሚያስቀይም ወይም ደግሞ ራሱን ብቻ ወንጀለኛ የሚያደርግ ስህተት የፈጸመ ሰው ቱመ ይስተግፊሩላ ይሄን አይነት ጥፋት ከፈጸመ በኋላ ስህተቱን አውቆ ጌታውን ምህረት የሚለምን ከሆነ የጂዲላህ ገፉር ረሂማ ጌታውን አላህን ምህረተ ሰፊና ሩሩ ሆኖ ያገኘዋልና በር የክፍት ነው አሁንም መመለስ ይቻላል በለው ይላል። እና አላህ ራዩ ምን ያህል እንደሆነ ያሳያል። ይሄ እንግዲህ በጣም ተንኮለኛ የሆነው ሰውዬ ራሱ በፈጸመው ወንጀል አካባቢውን ሁሉ ፍሎ ህብረተሰቡን እያፋለሰ እያለ ቢሆንም ሌሎችን የሚጎዳም ወይም በሱ ላይ የሚወሰንም ወንጀል ሰርቶ አንድ ሰው ስህተቱን አውቆ ከተመለሰና ጌታውን ምህረት ከለመነ ጌታው የምህረት በሩን አይዘጋበትም ምህረት ሰጣለውና ተመለስ በለው በማለት ይጋብዘዋል ያን ተንኮለኛ ሙናፊቅ ማለት ነው። ወመን የክስብ ኢዝማ እንዲሁም ደግሞ ከባድ ወንጀል የፈጸመ ሰው ይላል فإنما يكتبه على يكتبه يا يمي فتصمه وانجل لجزي انقوى ليلوشن يبتلك بمثله ذرو ذرو براسل عينه يمي فتصمه وانجل تطيات انهنه ارسنه النام على سنه وكان الله عليما حكيما اللهم بفطر والسون يتاعاكي عند جناد يجمو يمي ستاكشو من مريع النادي مكاكي በጣም በእውቀት የረቀቀ የሆነ ነውና ለማንኛውም የሚበጃችሁ ነው የምነግራችሁና የምመክራችሁ አሁንም ክርባጭሩ ጥፋታችሁን አውቃችሁ ምረት በለምኑ ቀበላችኋለሁ ባላችሁ ይላል ومن يكتب خطيئات ተከክን የሆኑ ስህተቶችን እየፈጸመና ያጠራቀመ አው ይስመን ወይም ደግሞ ጉሉ የሆኑ ወንጀሎችን የፈጸመ ثم يرميه بريئا በዛ እሱ በፈጸመው ወንጀል ትልቅም ሆነ ትንሽ እንደገና ሌላ ንጹህ ሰው ወስዶ የፋለ እንደሆነ እሱ ሰርቶት ያበቃ አሁን እንዲያደረገው እኔ አልሰረቅኩም እጄ ነው የሰረቀው ብሎ አማና ያኖረለትን ሰውዬ የሚወነጅልና ስም የሚያጠፋ ማለት ነው። ፈቀድ ያስተማለ ቦታነን ያይነቱ ሰውዬ በዚህ ድርጊቱ ለሰሚ ለተመልካቹ የሚሰቀጥጥና የሚዘገንን የሆነ ኩነኔን አንግቧል ተሸክሟል ይላል ወይስማ ሙቢና ግልጽ የሆነ ወንጀልንም ፈጽሟልና ተጠያቂነቱ በጣም እንደሚከብድበት ነው ሆኖም ታዲያ ተውባ ካደረገ እቀበለዋለሁ ይላል ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ደጋግሞ ይሄን ሰውዬ ፍጣቱ ከባድ ቢሆንም እንኳን ይመለስ እንደሚቀበለውና እንደሚምረው ያበዘው ማለት ነው። ይሰውየው የተረጀመ ነበርና ለመመለስ አልፈለገም ولولا فضل الله عليك ورحمته يا رسولنا ملتኛችን ወይ ያ አላህ ትርፋትና ረራየው ባንተ ላይ ባይሆን ኑሮ ይላል ናም ጣኢፈቱ منهم ከነዚህ ከመናፍቆቹ ወገኖች የሆኑ ቡድኖች ባንተ ላይ ከባድ ስህተት ሊፈጽሙ ቆርጠው ተነስተው ነበር ይላል አይዱዲሉክ አንተን ያ አላህን ملتኛ በማታቀው ነገር አስገብተው ያወናብዱና አገሬ ሊያደርው ነበር ወማ ይድሉነ ኢላ አንፍሰሁም ግን በዚህ ሙከራቸው ራሳቸውን እንጂ ማንንም ማያሳስቱም ነበር። እኔ ጌታ አስከተበኩ ድረስ የነሱ ሙከራ ያው ከንቱ መሆኑ ባይቀርም እነሱ ግን አንተን ለማሳሳት ወስነው ተነስተው ለነበር ይላል ወማ ይድሩነከ ምን شيء እነሱ ግን አንተን ለማሳሳትና ለማጥፋት የፈለጉትን ተንኮልና ደባ ቢሸርቡም ራሳቸውን እንጂ ማንንም አይጎዱም ነበር። والله يعصمك من الناس ባለው መሰረት አንተን ያው ተጠብቀ ስለነበረ አዲናለሁ እንጂ አታልተርሰጥም ነበር ማለት ነው። وانزل الله عليك الكتاب والحكمه አላህ ደግሞ በአንተ ላይ የነን ቁርአን አወረደልህ የቁርአን ማብራሪያና መተንተኛ የሆነውንም ሐዲስ እንደዛው ሰጠህ ወአለመከ ማለም ተኩንት ዓለም በተፈጥሮ ቀደም ብሎ ልታቀው የማትችለውንና የማታስበውን ጥልቅ ምስጢር ሁሉ አሳወቀህና አስተማረህ ወካነ ፈድሉላህ አለይከ ዐዚማ የጌታ የአላህ ችሮታና ትሩፋት ምንጊዜም ባንተ ላይ ታላቅና ግዙፍ ነበርና እነሱ በከንቱ ይሞክሩ እንጂ ሙከራቸው እንደማይሳካ ቀደም ሲልም ይታወቃል። እና እኔ ባላዲን ኑሮ ግን እነዚህ የሙናፊቁ ወገን የነበሩት በኒ ዞፈር የሚባሉ ብሔረሰቦች አንተንም ጭምር መቀመቅ ሊጨምሩ ነበር የወንጀለኛ ተባባሪ አድርገው አንተንም ሊያዋርዱና ሊያሳፍሩ ነበር የሞከሩት ግን የደረኩልህና አዳንኩ ለወደፊት ታዳ እንዲህ አይነት ተንኮለኞች የዚህ አይነት ሙከራ አሁንም ሊደግሙ ስለሚችሉ ከዚህ ተማርና ተጠንቀቅ አላቸው ማለት ነው። لآخرة في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما ومن يشاكك الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. لا خير في كثير من نجواهم توجكم يعتهدوا أتشو يمستر ويجيتوش ببزو أتشو መልካም ይዘት የላቸው ሚላል አላህ Subhanahu Wa Ta'ala ኢላ ማን አማራ ቢሰደቀቲን ከተወያዮቹ መካከል በመጽዋት የሚተዛዘዙና የሚመካከሩ ሲጠሩ ማለትም ሀብታሞች ድሆችን እንዴት እንርዳቸው? እኛ እየበላን እነሱ ቆም እያደሩ እንዴት ይሆናል? በምን መልክ እናቋቁማቸው? እያሉ የሚመካከሩ የሆነ እንደሆነ በዚህ አላህን የሚያስደስት ኸይር ሊኖር ይችላል ማለት ነው። ወይም ደግሞ በግሉ ሰደቃን እንዴት ላውጣ ለማልስ እያለ የሚያማክር ሰውም ከሆነ እንደዛው ነው ማለት ነው። አው ማዕሩፊን ወይም ደግሞ ለሰዎች መልካም ውለታ ለማዋል በሰደቃ መልክም ብቻ ሳይሆን በተለያዩ ሁኔታዎች ሰዎችን የሚጠቅምና የሚያስደስት ነገር እንዲሁም ደግሞ ዲንን የሚያስከብር ነገር እንዴት እንስራ እያሉ የሚወያዩና የሚመሳጠሩ ሲቀሩ አው ኢስላህን በይነ الناስ ወይም ደግሞ በሰዎች መካከል ያለን ቅራኔ ማስወገድና ማታረቅ ማስማማትን የተመለከተ ውይይትና ምስጥር ካልሆነ በስተቀር ومن يفعل ذلك ابتغاء مرضات الله አሁን የተጠቀሱትን ተግባራት ያአላህን ውዴታ የሚሹሁነው የሚሰሩ የሆኑ ሰዎች ፈሰውፈን ኡቲህ አጅረን ዐዚማ ለእንዲህ አይነቱ ሰራተኛ ታላቅ የሆነ ምንዳ እንደምንሰጠው ነው በመቼው ዓለም ይላል አላህ ሱብሓነሁ ወተዓላ። እና እንግዲህ ይህን ያለበት ቀደም ሲል ሙናፊቆቹ ሌባ ወንድማቸውን በመሸፋፈንና በመተባበር ነቢዩን አለይሂ ሰላቱ ወሰላም እንዴት ሙስሊሙ በስሙ ይጠፋል በይሁዳ እና አንቱ ይህን ይሁዳ ወንጀሉን እንዲሸከምና በእሱ ላይ እርምጃ እንዲወሰድ ማድረግ አለብህ እያሉ ተመሳጥረው ሲጎተጉቷቸው ነበረ። ነገሩ ግን በተገላቢጦች ተንኮሉ እነሱ ጋር ሆኖ ንጹሕን ሰውዬ ሊያስቀጡት ነበረና ይህንን እንደመነሻ በማድረግ አላህ ስብሓነ ወተዓላ ነቢዩን ከሰት ካዳናቸው በኋላ እንዲያውም ይሄ አጋጣሚ ትምህርት ይሁንህ፣ ሰዎች ብዙ ጊዜ በድብቅና በምስጢር የሚመካከሩት ነገር አብዛኛው ኸይር የለውም፣ እንደዚህ ተንኮል አዘል ነው የሚሆነው ከጀርባው። እና ሰዎች የሚመካከሩባቸው ነገሮች የሰደቃ ጉዳይ፣ ገንዘብን እንዴት እናውጣ፣ ምስኪኖችን እንዴት እንርዳ፣ ወይም ደግሞ መልካምና ሰናይ ተግባራትን እንዴት እናስፋፋና እናሰራጭ፣ ወይም የታረቁትን ሰዎች እንዴት እናስማማ እናስታርቅ፣ የመሳሰሉ እንደ አጀንዳዎች ላይ እየተመረኮዙ ካልሆኑ በስተቀር ሰዎች ብዙ ጊዜ የሚመሳጠሩባቸው ነገሮች እኮ ኸይር የላቸውም አላላ። አሁን የተጠቀሱትንና የመሳሰሉትን መልካም የሚሰራ ሰው ግን የአላህን ውዴታ ለማግኘት ለጉራ ለስም ለክብር ብሎ ሳይሆን የአላህን ውዴታ ለማግኘት ብሎ እነዚህን የሚሰራ ሰው አላህ ሱብሓነሁ ወተዓላ በዚህ ዓለም ሆነ በመጪው ዓለም ታላቅ የሆነ ምንዳ እንደሚሰጠው ነው በማለት ቃል ገባለት ማለት ነው። እና እዚህ ላይ እንግዲህ ሰዎች ይህንን አያት እንዱ በተለምዶ ብዙ ነገር ኸይር የለውም ለሚል ነገር እንደ ማስረጃ እያደረጉ ሲጠቅሱት ይታያሉ። እና ብዙ ነገር ሰውም ያዩ እንደሆነ እቃም ያዩ እንደሆነ የተለያየ ነገር እንዳበርክቶ ካዩ ላኸይረ ቢከሲሪን ተብሏል፣ በብዙ ነገር ኸይር የለውም እየተባለ የሚሰራጭ አነጋገር አለ። ያ አነጋገር በጣም አደገኛ ነው። በአላህ ቃል እንደ ማሾፍና እንደ መቀለድ ይቆጠራል። አላህ እንዳ ብዙ የሆነ ነገር ሁሉ ኸይር የለውም ብሎ በጥቅል አይደል የተናገረው። ኸይር ነገር ከበዛ አላህ ይወደዋል እንጂ አይጠላውም። ግን ቀይዶታል። ፊከሲሪ ሚነጅዋሁም ነው ሰዎች ከሚወያዩበትና ከሚመሳጠሩበት አጀንዳዎች ብዙዎቹ ኸይር የላቸውም ነው ያለው። በተወሰነ ነገር ነው እንጂ በሁሉም ነገር አይደለም። ሰዎች እንግዲህ በግልጽ የሚወያዩበት ነገር አለ፣ በምስጢር የሚወያዩበት ነገር አለ። ከምስጢሩ ዘርፍ ሰዎች በሚስጥርና በድብቅ ከሚወያዩባቸው ነገሮች አሁን የተጠቀሱት ነገሮች ካልሆኑ በስተቀር አብዛኛዎቹ ተንኮላዘል፣ ሌላን ሰው ለመበደል ወይም መብት ለመግፈፍ የግል ጥቅሙን ለማስከበርና ለማብሰል ነው ብዙ የምስጢር ውይይት የሚሆነው። በመሆኑም አላህ ብዙዎችን የምስጢር ውይይቶች ኸይር የሌላቸው መሆኑን ያውቃል፣ ይጠላቸዋል ለማለት ነው የመጣው እንጂ እንዳው ዝም ብሎ ብዙ ነገር ሁሉ ኸይር የለውም ለማለት አይደለም። ብዙ ነገር ኸይር ነገር ከበዛ በዛው ልክ አላህ ይወደዋል ያደንቀዋል እንጂ ኸይር ለምን በዛ የሚባልበት ምክንያት የለምና ከእንዲህ አይነት አነጋገር መጠንቀቅና መቆጠብ ያስፈልጋል ማለት ነው። ወመን ዩሻቅቅ ረሱለ ሚን ባዕድ ማ ተበየነ ለሁ ልሁዳ ትክክለኛውና ቀናው መንገድ ከተገለጸና ከተብራራ በኋላ የአላህን መልእክተኛ የሚጻረርና እሳቸው ጋራም የሚፋጠጥና የሚያንገራጥጥ የሆነ ሰው ويتبع غير سبيل المؤمنين فأما أن يجدان على الله يعلم من جد يمكتل يهونه إلان يعني مؤمن من جد بقرآن الناب حديث من مرات نبرا يمن ودكون نتطوى يجل سنية الناف اللاغوتون فمن يتبارك اللت من جد لما هد يموكر سهو نوليه ما تولى يهدبتنا التاجسة እንዲከተል ዝም ብለን እንተዋለን ማለትም በመረጠው ጎዳና ተፈልገው ድረስ እንዲቋጥን ዝም እንለዋለን ነው የሚለው እንዲህ ማለት ታዲያ እንፈቅድለታለንና እንወድለታለን ማለት አይደለም ወንስሊህ ጀሃነም በመዛየው ዓለም እንደገና ጀሃነም እንማግደዋለን ያአላህንና የረሱልን መንገድቶ የሰይጣንንና የግል ፍላጎቱን በመከተሉ ለጊዜው ዝም እንለውና አጥምደን ከቆየን በኋላ በመጨረሻም ለጀሃነም ሰለባ እንደምናደርገው ነው ይላል ወሳአት መስሂራ ለእንዲህ አይነቶቹ ወስላታዎች ጀሃነም መመለሻነቷ በጣም ከፋች ይላል እና ይህ አያት የመጣበት ምክንያቱ ያቀደም ሲል የተተከሰው ጦማ ኢብኑ ኡበይር የተባለው ሙናፊቅ ሰውዬ አላህ ወደ ተውባ እንዲመጣ ደጋግሞ ጠርቶትና ጃብዞት ነበር ምንም ወንጀሉ ድርብርብና ከባድ ቢሆንም አሁንም ብትመለስ እቀበላለሁ ይያለ ሁለት ጊዜ ሶስት ጊዜ ደጋግሞ ተጠራው በኋላ እንቢ ብሎ አምጾ ተነጭራሽ እስልምናውን ትቶ ወደ መካ በመቆብለል ነብዩ ጥላፈስ ጋራ ግንባር ፈጥሮ እሳቸውን ለመውጋት ወስኖ ይያለ ግን በዛ በእርኩስ ጠባው እንደገና አዛው መካ ከተማ ሰርቃለ ብሎ ሲሞክር ግንብ በላው ላይ ተደርምሶ ገሎታል በማለት ተጠቅሶ ነበር ያ ሰውዬ እንግዲህ አላህ Subhanahu Wa Ta'ala የተውባ እድል እየሰጠውና ማቶሎ ተመለስን ማረህ ይያለው እንቢ ብሎ በመሄዱ ለእንደዚህ አይነት ለከፋው ጥይት በቃ እና አሁንም የሰው እንግዲህ ለሌሎች ተንኮለኞች ትምህርት ይሁን ማለት ነው ረሱል ጋራ መጣረረን እና መተናኮልን የሚከተል ሰው እውነቱ ተተገለጠለት በኋላ እንደገና የውሸቱን መንገድ ይከተላል የሚልና ከሙእሚኖቹ ጎዳና ሌላ ያለን መስመር የሚከተል ሰው ያ የመረጠውን መንገድ እንዲከተልበት እንተዋለን ለጊዜው ያላየን ያልሰማን መስለንበት ዝብት ማለት ነው በመጨረሻም ጀሃነም እናገባዋለን ጀሃነምም ለእንዲህ አይነቶቹ ሙናፊቆች በጣም አይተፉ የከፋች መመለሻ ናት በማለት ያስጠነቅቃል ነው إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا إن يدعون من دونه إلا إناثا وإن يدعون إلا شيطانا مريدا لعنه الله وقال لأتخذن من عبادك نصبا مفروضا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء አላህ Subhanahu Wa Ta'ala በሱ የማጋራትም ሁኔታ በምንም አይነት አይምርም ከማሻረክ ባሻገር ያሉትን ወንጀሎች ግን ከባሮቹ ለፈለገው ይምር ይችላል ይላል እና እንግዲህ ወንጀል ሲባል በሁለት ደረጃ ይከፈላል ማለት ነው የሚማርና የማይማር በሚል የማይማረው ክፍል የማጋራት ሁኔታ ነው አላህ ብቻውን Subhanahu Wa Ta'ala ፈጥሮትና አስገኝቶት ይያለ ግን ከአላህ ሌላ ያሉ የተለያዩ ፍጡሮችን በጌታ ደረጃ አድርጎ የሚያመልክና የጌታን መብት ለነሱ እየቆረሰና እየቀነሰ የሚሰጥ የሆነ ሰው ይሄ የግፈኞች ሁሉ ግፈኛ ነውና በሕይወቱ ያለ ተውባ ካላደረገና ተውሂድ ካልተቀበለ በስተቀር በዚህ አቋሙ ከሞተ ያለቀለት ጉዳይ ነው ለጀሃነም ብቻ ነው ነው የሚለው ከዚህ ከሽርክ ሌላ ያሉ ወንጀሎችን ግን ከባዶችና ብዙዎች እንኳን ቢሆኑም ተሐተል መሻአር ጓቸው አላህ ቢፈልግ ይምራል በወንጀሉ መሰረት ይቀጣዋል ቢፈልግ ደግሞ ይቅርታ ይሰጥና ይምራዋል ማለት ነው የሽርክ ጉዳይ ግን ምንም የሚያጠራጥር ነገር የለም ያለቀለት ነው ኻሊድ ሙኸለድ ሆኖ እንዲሁም ኩፍር በዚሁ በተለያዩ አያቶች በኩፍርም የሞተ ሰው የዚሁ አይነት ዲን እንዳለው ተጠቅሷል ማለት ነው እና የማይማር የሚባል ወንጀል እንግዲህ አንደኛ ሽርክ ሁለተኛ ኩፍር ሲሆኑ ከዛ ሌላ ያሉ ወንጀሎች ግን ተሐተል መሻአ ናቸው ቢፈልግ አላህ ይምራቸዋል ቢፈልግ ደግሞ ሰራተኛውን ይቀጣል ማለት ነው ومن يشرك بالله بجتاو با الله يميات جاراسو فتضل ضلالا بعيدا تهقو ودانا بونت ايرقو يراكن مساسات تساستوان كاسلمنا مسمر اخنزتو بتام راك عزقت لا يوركو عل مالكنو يمملشا اجدو بتام يراكننا የተውባን በሩ የጠበበ ነው የሚሆነው በሽርክ የተጠመደ ሰው ነው የሚሆነው እና ይሄንን እንግዲህ አውቀው የሰው ልጆች በህይወትና በጤንነታቸው ይያሉ ከሽርክ በጣምና በጅቡ መሸሽና መራቅ ይኖርባቸዋል እንጂ በሽርክ ሙተን እንማራለን የሚል ተስፋ እንደሌለ ከወዲሁ ይወቁት ነው የሚሆነው። እዚህ ላይ እንግዲህ ሽርክ የሚባለው ነገር በሚነሳ ጊዜ ብዙ ሰዎች በጭፍኑና በጥቅሉ ሽርክ አደገኛ መሆኑን ቢገነዘቡም እንኳን በዝርዝርና በተጨባጭ ሁኔታ ሲታይ አባሻጋሪ ሌሎችን ግልጽ የሆኑትን ሙሽሪኮች ተመኮነን በስተቀር ሽርክ የሚባል ነገር እኛ ጋር ይመጣል የሚል ስጋትና ንቃት የሌላቸው ሆነው ይታያሉ ማለት ነው። ግን ቁርአን ደጋግሞ እንደሚያጠነቅቀውና እንደሚያስገነዝበው ነብያችን አለይሂ ሰላቱ ወሰለም ደጋግመው እንዳብራሩትና እንዳስረዱት ሽርክ የሚባል ነገር ዘርፉ በጣም ብዙ ነው እና ደግሞ ረቂቅ የሆነ ነገር ነው በቀላሉ ሰዎችን ሊደርስባቸው የሚችል አደገኛ ነገር መሆኑን ነው ለምና በአንክሮ የሚያስተምረው ማለት ነው። ሰዎች ግን ከዲናቸው መመሪያ በጣም ተመራቅና ከመዘናጋታቸው ብዛት የተነሳ ሙሽሪክ ሲባል ወደ ቤተ ክርስቲያን ሄዶ ጸሎት የሚሳለመውን ወይም ደግሞ የተለያዩ ፍጡሮች የሚሰግደውን ሰውየ ብቻ ይመስላቸዋል። ያ ልክ ነው ሙሽሪክ ነው። ግን ከዛም ሌላ በጥቅቅን ሁኔታዎች ሽርክ የሚመጣበት ነገር እንዳለ ይዘነጋሉ ብዙዎቹ ማለት ነው። እና ነብያችን አለይሂ ሰላቱ ወሰለም የሽርክን ረቂቅና አደገኝነት በሚገባ ስለሚያውቁ ሰሃቦቻቸውን ግንዛቤያቸው እንዲሟላና እንዲስተካከል በያጋጣሚው ንግግር ባደረጉ ቁጥር ስለ ሽርክ ሳይጠቅሱና ሳያስጠነቅቁ አያልፉም ነበር ይባላል። እነዚያ እንደ መላይካ የሆኑ ሰሃቦች ፍጥዋ ባረጉ ቁጥር የሽርክን አደገኝነት ሁልጊዜ እንደ አዲስ የዳግመው ያስጠነቅቋቸዋል። በጣም ከመብዛቱ የተነሳ ማስጠንቀቂያው አንድ ቀን ጥያቄ አቀረቡላቸው ይባላል። እርሱም አሁን ስለ ሽርክ ይፈራሉ እንደ በኛ ጉዳይ እኛ እኮ የሽርክን አደገኝነት በሚገባ ተረድተን አንቀረን ተፈን ተተራዋል ሌላውን የዲን ዘርፍ አብታስተምሩን ይሻላል እንጂ አሁንማ የሽርክ ጉዳይ አልቆ የለም እንደ አሏቸው ይባላል። የዚህ ረሱል ሳቁ እንኳን አሁን እንደምትሉት ተሽርክ ፍጹምናችሁ እንዲ ልትርቁ ቀርቶ የሽርክን አደገኝነት ጠንቅቃችሁ ተረድታችሁልኝም ከሆነ የዛም ያልቆጠራል አሏቸው። እንዴት አሏቸው? የሽርክ አደገኝነት እኮ አሩና በመሳሌ የገለጡላቸው ያቺን ትንሽዋን ጥቷን ወይም ጥቷን ታቋታላችሁ ጥቁሯን አሉ። አዎ እሷ እንግጽ ባለ ጨለማ በጥቁር ድንጋይ ላይ ስትሄር ለሊት ድንጋን ተሰማላችሁ ወይስ መልኳን ታያላችሁ አሏቸው። እሷንማ እንኳን በአንቀጽ ጨለማ በጥቁር ድንጋይ ለሊት ቀርቶ ቀንስ ስራ ፈጽሞ የሚፈልጋቸው ያገኛት እንደው እንጂ ማን ያጣት ማን ያያል እሷን አሏቸው ይባላል። እንግዲያው የሽርክ ነገር በሰዎች ሰውነት ውስጥ ሲሰራጭ እንደዛ ነው። አይታይ አይሰማ ታይታወቅ ንጹህ ነኝ እያለ ሰው ሁሉ በደም ባንባው ሁሉ ሽርክ ይሰራጭበታል አሏቸው። ይህ ጊዜ በጣም እንግዲህ ደነገጡ ይባላል። ከዛም ቀጥለው በሌላ አነጋገር ታሪክን ጠቀሱና በአንድ ወቅት አሏቸው ሁለት ሰዎች በዝንብ ምክንያት አንዱ ለጀነት ሌላው ለጀሃነም መብቃቱን ታውቃችኋል አሏቸው ይባላል። እንዴት አሏቸው? ሁለት ጓደኛማዎች ለስራ ጉዳይ ከቤታቸው ተነስተው ወደ ጎረቤት ሀገር ይጓዛሉ አሉ። እና ወደሚጓዙበት ሀገር የሙሽሪኮች ቦታ ነበረ። አንድ ጣዖት ወንጭን ላይ ተይመው ያንን ያስከብራሉ በአካባቢ ያሉ ሰዎች። በዛ የሚያልፍ ሰው ሁሉ ለዛ ለጣዖቱ ግብር ካልከፈለ በስተቀር እንደ ቀረጥ ማለፍ አይችልም ብለው ኬላ ሰርተው ይጠብቃሉ። እኚህ ምስኪኖች ግን አያውቁም። በዛን ጠልንጠል እያሉ ለማለፍ ሲሞክሩ ይያዛሉ። እዚህ የተከበረ ጣዖት አለና ለሱ ግብር መገበር አለባችሁ፣ የእሱን ምድር ረግጣችሁ ስትሄዱ በነፃ አታልፉም አሏቸው። ይህ ጊዜ አንደኛው የዋህ ነገር ነበረና እኛ ገንዘብ አልያዝንም አሉ መጀመሪያ። ባክቲዙም እኛ ለክብሩ እንጂ ለገንዘቡ ጥቅም አይደለም።